ቦቱ መቀስቀስም መኖሩን አስረግጦ መረጃ ማቅረብ ይጀምራል። ወደ ምዕራፉ ስንገባ ቃፍ ማለት መሐላ ነው ያሉ ዑለሞች አሉ። ቃፍ ማለት የሱራው ስም ነው ያሉ አሉ። ቃፍ አብዱላህ ኢብኑ አባስ እንደምን እንደሚል የሚለው ወ ቀሰሙ ቃፍ በዚህ ቃል ምዬ ነግራችኋለሁ። አላህ ከፈለገ ወዱሃ ብሎ ይምላል፣ ወሸምሲ ብሎ ይምላል። ስለዚህ ምንም ችግር የለበትም። እና አብዱላህ ኢብኑ አባስ በተረጎመው መሰረት ቃፍ መሐላ ነው ብሎ አስቀምጧል። አንዳንድ ዑለሞች ደግሞ ኖ ቃፍ ማለት እስሙን ልሱረት ያሉ የምዕራፊቷ ስያሜ እንጂ መሐላ አይደለም ያሉ አሉ። ሌሎቹ ደግሞ አይደለም፣ ወቂለ ሁወ እስሙን ምን አስማኢል ቁርአን፣ ቁርአን ፉርቃን የቁርአን ስያሜዎች ናቸው አይደል? ልክ እንደዚሁ ቃፍም ከቁርአን ስሞች መካከል አንዱ ነው ብለው የሚከራከሩ ወይም መረጃ ለማቅረብ የሚታገሉ ዓሊሞች አሉ ማለት ነው። ሄዶ ሄዶ ቃፍ ምን ሑሩፍ አልሂጃኢያ ተቆራረጡ ቁርአናዊ ምዕራፎች መካከል አንዱ ነው። ያው ሑሩፍ አልሂጃኢያ የምንለው ከት ነውና አላህ በዚህ መልኩ መጻረ ቃል አስመስሎ የሚያመጣው እዕጃዝነቱን ቁርአን አሸናፊነቱ ቁርአን ከሰው ልጆች አቅም በላይ መሆኑን ለመግለጽ የሚጠቀምበት እስሉብ ነው አሉ። ወልልኢሻረቲ ኢላ አነ ሀዛ ልኪታብ አልሙዕጅዝ መንዙሙን ምን አምሳል ሀዚህ ልሑሩፍ ልሂጃኢያ አን እዕጃዝ ልቁርአን ያሳያል አሉ። እዕጃዝ ልቁርአን ማለት እህትና ወንድሞቼ ቁርአን እንደምታውቁት አላህ በግልጽ አረብኛ ቋንቋ አውርደነዋል ብለዋል። ነገር ግን የመካ ሙሽሪኮች በወቅቱ የነበሩ ጣዖት አምላኪዎች ቁርአን በሚወርድበት ሰዓት ላይ ቋንቋቸው ስለነበር እያንዳንዱ የሚወርደውን ነገር እያዳምጡ ለማላገጥ ሁሉ ይሞክሩ ነበር፣ ያላግጡ ያፌዙ ነበርና አቅም የሌላቸው መሆኑን ለማሳየት ፈታኝ የሆኑ ቋንቋዎችን መጠቀም አስፈላጊ ሆኖ ስለተገኘ ቃፍ ብሎ ወረደ። አረብኛ ፊደል ቢሆንም ፍቹን ግን ለማግኘት ለነሱ ቃፍ ብሎ ጀመረ። ይህን ጊዜ አረቦቹ ምን ማለቱ ነው? ቃፍ ቃፍ ከአቅማቸው በላይ ሲሆን ቁርአንን ከመጋፋት ገንጠል ብለው ሌላ አጀንዳ ነበር ሲያስቡ የነበሩት። እና አላህ በዚህ መልኩ ይቺ ምዕራፍ ከጀመረ በኋላ ምን አለ? ወልቁርአኒል መጂድ፣ ይሄ ቀሰም ነው፣ በተከበረው በላቀው ቁርአን ብዬ ነግራችኋለሁ ይላል። አይ ኦክሲሙ ቢልቁርአኒል ከሪም ذل مجد والشرف على سائر الكتب السماويه لتبعثن بعد الموت الله من على قاف والقران المجيد مجيد مالت يلاق مالت يتكبر مالت سلازي بلاقنا بتكبروا مصحف بيي نغراچوالو قران يلاق نو يتكبرون سنل من مالتاچن مدر لاي بتام بركاتا مصحفتوچالو سماياوي ميبالو مصحفتوچالو بسو لجوچ يتصافو مصحفتوچالو ስለዚህ ከነዚህ ሁሉ ምድር ላይ ከሚገኙት መጽሐፍቶች ሁሉ የላቀና የተከበረ በሆነ ቁርአን ብዬ ነግራችኋለሁ ይላል አላህ። ለምንድን ነው የማልከው ሲባል ይሄ ጀዋቡል ቀሰም ይሉታል ዑለሞቹ። የተማለበት ነገር አልተጠቀሰም አሉ፣ ግን በውስጥ ታዋቂነት ይታወቃል። ያ ምንድነው? ለቱብዓቱን በተከበረው ቁርአን ብዬ ነግራችኋለሁ ትቀሰቀሳላችሁ፣ እንዲሁ እንደዋዛ ሞታችሁ አፈር ሆናችሁ አትቀሩም አላህ። እብኑ ከሲር ሚላል ወጀዋቡ القسم محذوف وهو مضمون الكلام بعده وهو اثبات النبوة واثبات الميعاد وتقديره انك يا محمد لرسول وان البعث لحق. እብኑ ከሲር ደሞ ምን ይላል? الله والقران المجيد በተከበረው በላቀው ቁርአን ብዬ ነግራችኋለሁ ብሎ የማለበትን ነገር አልጠቀሰም አሉ። ግን ሲያቁን ስናየው ከዚህ ቃል በኋላ የሚመጣውን ሐሳብ ስንረዳው የማለው በዛው ጉዳይ እንደሆነ እንገነዘባለን አሉ። ቀጥሎ የማለው እነከ ያ ሙሐመድ ያስቀመጠው ቃል ማለት ነው፣ ይቅርታ እነከ ያ ሙሐመድ ለረሱሉን ሙሐመድ ሆይ أنت أونتنيا يا الله ملك تنيا نهبلوني مالو عالو. وإن البعث أو إيه موتو مكسكس يسولي يوتين أردول محشر لاي ما سبسبو أو نتنو بفصوم يميك راجن دايد اللم بلونو يمالو بلو ابن كثير بزيه ملكو يتمال ببت النقر ياسك أمتالو إيه مجد مالت إيه توند موتشي مجيد مالت صفة وهو الشريف على غيري من الكتب والقرآن المجيد بتكبروا قرآن سيباني يتكبر يميلو قال لقرآن يتستو بهاري نوال سلزي ينبهاري الله جل وعلا لقرآن سيستو كاليلوت مدر لا كالو مصافتو كله يلاك أن يتكبر مصافت مالتو إلالو سلزي الله جل وعلا عندما التوقت بفلقوا نقر ممالي تشلال لا يسأل عما يفعل الله كم يسرى واحد تيك وهم يسألون أم يتيكوت فطر الناتشو سلزي الله جل وعلا بتكبروا قالوا بقرآن ماله لمن مالك تبلو يم يتيك أملاك أي دلم قطر منيال بل عج جيبو دي النزي مكاويان النزي تاو تاملاكيان يلقون مكو تقرموا إلى بل عجبوا تعجب المشركون من إرسال رسول إليهم من البشر يخوفهم من عذاب الله كجهنم سات اندي قطبوا كجهنم سات اندي رقوا ورجنات اللي أصدعت مشلون تقوار اندي فتسموا كجهنم لمراك يعقمات شوني هل اندي ترو يمي أستنقات شو ملعك تنيا بملاكو قرمات شو انقدان قره نبات شو لمن يهول إلى الله بل لا يلقونم النزية مكة مشركوش إيتمال بالنقرات شو قرآن بتدقاقا مي يور بيقسس أحد شو كمكة بليلك من هذا الربو عجبوا تقرموا انديت بلونو كنيا مكاكل سوتو كاملاك تلك كالو لما يوران من بيهول نو السبل تقرموا لعلم قبل هلو من استقبوا دروا استقبوا وطرتوا استقبوا إلى الله لمن فقال كفار مكة هذا شيء منتهى الغرابة والعجب والعجب والإبهار في موضع الإضمار لتسجيل جريمة الكفر عليهم مجمرا تعود مملكا عند قوامي مقالج أبا هلا يحشو دلوا سووش ناتشو أولاتن سيقافو أولاتن أنك أبل مبلو هل نجزي سيقاومين وراكاروش ناتشو دنقوت رسول متو كما أكلاتشو بدق بلو كأولاتن ياملاك قار لما استواق تقل سيقاتمو دعواتشون سيجمرو قر ماتشو كالمو كيازو يتساسات يكفر أقوام قار يميت الرسول ده محمد يزو متا رسول يزو متو سلازي قرماتشو منالو هذا شيء عجاب شيء عجيب بطال نقر من نقر منالو هذا هلو ينقر محمد يزوت متو كان ياقار يمي مواقت بات عندن أملاك تقزو إن يمي يسو هلو هلو السلام عليكم اي سمان بهم زي سمال ابو الله سمال ام لابد انزار يالو نمتالي نيتورك وطعم اسشقر على الله بفكر بوني بنشاط اس الناس تمر نوت النش تمر تميت افت اونا نسكين بوكر ان شاء الله يسمعك you know okay ወይስ ልፍጠን እንደ እንደትላንቱ እናንተ ትደግሙታላችሁ? ልፍጠን በቃ ማለት በረዘመ ቁጥሩ ኔትወርክ የሚበላሽ ከሆነ ልፍጠን። በላጂቡ ይልቁንም እኮ እነሱ ተገረሙ። ለምን? አንጃአሁም ስለመጣቸው ነዋ። ሙንዚሩን አስጠንቃቂ ምንሆም ከነሱ የሆነ አስጠንቃቂ ስለመጣቸው በጣም ገረማቸው። ፈቃለ አልካፊሩን በወቅቱ የነበሩ ከሃዲያን እንዲህ አሉ። ሃዛ አሉ ይሄ እኮ ሸይኡን ዐጂብ በጣም የሚገርም ነገር ነው። እኛ 300 ምናምን ጣዖታቶች አሉን እነሱ ሊጠቅሙ ያልቻሉንን አንድ አምላክ ተገዙ ይለናል። እኔስ ያላህ ነብይ ነኝ ቁርአን ያምላክ ቃል ነው ይለናል። ሃዛ ሸይኡን ዐጂብ መሐመድ ዘወት የመጣው ነገር በጣም የሚገርምና የሚደንቅ ነው አሉ። قد علمنا የሚደንቅ ነው አሉ የመካ ሙሽሪኮች ማለት ነው። አላህ ግን ቀጥሎ ምን አለ መሰላችሁ? قد علمنا ልክ ነኝ ይስማችሁ ነው ወይ ይሉ ይዱ قد علمنا ኦኬ قد علمنا ወጥቷል ከመጀመሪያው ሐሳብ قد علمنا በርግጥ አውቀናል ይላል አላህ። ما تنقص الارض ምድር የምታጎድለውን ነገር ሁሉ እናውቃለን። منهم ከነሱ ከነማን ከሰው ልጆች ማለት ነው። قد علمنا ما تنقص الارض من غايه البعد مستحيل حصوله اي من اجسادهم وما تاكله من لحومهم واشعارهم ودمائهم اذا ماتوا የሰው ልጆች በሞቱ ጊዜ ምድር ከሰው ልጆች አካል ላይ የምታጎድለውን ነገር ሁሉ እናውቃለን። ለምሳሌ አንድ ሰው ሞቶ መች ነው ምስጥ ስጋዎቹን ይበሉት ጸጉሩ የሚያልቀው? በአጠቃላይ ምድር ከሰው ልጆች አካል ላይ የምታጎድለውን ነገር ሁሉ እናውቃለን። ወዒንደና አላህ እኛ ዘንድ እኮ ኪታቡን ሐፊዝ ሁሉን ነገር ጠብቆ የያዘ መለኮታዊ መጽሐፍ አለ። ለህወል መህፉዝ የሚባል ወማ ዒልሚና አልዋሲ ዒንደና ኪታቡን ሓፊዝ ሊዓደድህም ወአስማኢህም ወማ ተእኩልሁል አልአርድ ሚንሁም ማለት ነው። ወዒንደና ኪታቡን ሓፊዝ ብሎ ማለት እኛ ዘንድ ሁሉን ነገር ጠብቆ ያቆየ መጽሐፍ አለ። ስለዚህ የሰው ልጆች ቁጥራቸው ምን ያህል ነው? ማን መቼ ሞታል? ማ መቼ ተፈጠረ? ማን ሲሞት አፈሪቷ ተቀብራ ምን ምን የሰውነት አካሉን ትበላለች የሚለውን ነገር ሁሉ በዝርዝር የያዘ ሁሉን አካቶ የሚገኝ መለኮታዊ መጽሐፍ እኛ ዘንድ አለ ይላል አላህ። በል ከዘቡ ይልቁንም እነዚህ የመካ ጣዖት አምላኪያኖች አስተባበሉ። ቢልሐቅ በእውነት ወይም እውነትን ከመቀበል ይልቅ ማስተባበልን መረጡ። ለማ ጃአሁም ያ እውነት ወደ እነሱ መጣ ጊዜ ይላል አላህ። ያ እውነት ሲመጣላቸው ተቀብለው የእውነት ደጋፊ ከመሆን ይልቅ ማስተባበልን መረጡ። የእውነት ቲፎዞ ከመሆን ይልቅ የእውነት ተጻራሪ ሆነው ቁጭ አሉ አለ አላህ። ፈሁም አለ እነሱ ፊ አምሪን መሪጅ በተቀላቀለና ወጥ ባልሆነ አቋም ውስጥ ይገኛሉ። መሪጅ ማለት ሙክተሊጥ አው ሙጠሪም ማለት ነው። የተማታ ሐሳብ ወጥ ያልሆነ አቋም። ለምሳሌ ረሱልን በተመለከተ አንዴ እብድ ነው ይሏቸዋል፣ አንዴ ደጋሚ ነው ይሏቸዋል፣ አንዴ ሳህር ነው ይሏቸዋል። አንድ ጊዜ በቃ የተመቻቸውን ስሜታቸው ያላቸው ነገር ሁሉ ረሱል ላይ የለጠፉ ወጥ የሆነ አቋም እንኳን መያዝ አቃታቸው አላህ። ፈሆም እነሱ ፊ አምሪን መሪጅ በተምታታና በተደባለቀ ሐሳብ ውስጥ እየዋዠቁ ነው የሚገኙት እንጂ ወጥ የሆነ አቋም እንኳን የላቸውም። አፈለም የንዙሩ እንዴ አይመለከቱም እንዴ አላህ? ኢለ ሰማ ለምን ወደ ሰማይ አይመለከቱም? ፈውቀሁም ከነሱ በላይ ያለችውን ሰማይ ለምንድን ነው ቀና ብለው የማይመለከቱት ይላል አላህ። ነዘራ ተፈኩሪም ማለት ነው። ቀና ስትሉ አሁንም በያላችሁበት ቦታ ሰማይ ትታያችሁ ይሆናል። የአላህ ግን ጥያቄ ለምንድን ነው ማስተንተን የተቀላቀለበት? በማስተንተን ስሜት ሰማይን ቀና ብለው ለምን አይመለከቱም? ከይፈ በነይናሃ እንዴት እንደገነባናት ለምን አይመለከቱም? ወዘየናሃ ሰማይን እንዴት እንዳጌጥናት በከዋክብት እንዴት እንዴት ሸልመን ጨረቃን ፀሐይን ከዋክብትን እሷ ላይ ገንብተን እንዴት አድርገን እንዳጌጥናትና እንዳሳመርናት ለምንድን ነው የማይመለከቱት? ወማ ለሃ ለእሷ እኮ የላትም ምን ፍሮች ምንም አይነት ቀዳዳ የላትም ስንጥቅ የላትም። ይኸው ከተፈጠረችበት ዕለት ጊዜ ጀምሮ በቋሚነት ለሰው ልጆች መስጠት ያለባትን ግልጋሎት እየሰጠች ነው። ለምንድን ነው ሰማይን በአንክሮ ተመልክተው የሰማይን ገንቢ እነሱን የፈጠራቸውን አካል ለምንድን ነው የማይቀበሉት ይላል አላህ። ወልአርض ምድርንስ ለምን አይመለከቱም? مددناها ይኸው ዘርግተናታል አይደል? ለምንድን ነው የማይመለከቱት? والقينا ጥለናል فيها በሷ ላይ በዚች ምድር ገጽ ላይ እኮ ጥለናል አስቀምጠናል አለ። ምን ረዋሲ ትልልቅ ተራሮችን ትልልቅ ጋሮችን አምጥተን ቸክለንባታል። ለምንድን ነው ይህች ምድር በአትኩሮት ለምንድን ነው የማይመለከቱት ይላል አላህ። وجعلنا فيها جبالا ثوابت تمنعها من الاضطراب بسكانها ምድርን ገነባና አላህ ዘረጋና አላህ فنعم الماهدون ለዓለም በቀደም ምን ያማረን አንጣፊዎች ምን ያማረን ዘርጊዎች ነው ብሎ ነበር። ምድርን ዘርግቶ አንጥፎ ለሰው ልጆች ካስተካከላት በኋላ የሰው ልጆችን ይዛ እንዳትወረገረግ ወዲያ ወዲህ እንዳትል ምን አደረገ? والقينا فيها رواسي ትልልቅ ጋራዎችን አምጥተን ምድር ገጽ ላይ ቸከልን ይላል አላህ። ስለዚህ ይሄን ነገር ለምንድን ነው በአንኩሮ እማትመለከቱት? ቁርአን ያምላክ ቃል አይደለም ለማለት ከመነሳታችሁ በስተፊት ሙሐመድ ደጋሚ ነው ነብይ አይደለም ረሱል አይደለም የሚለውን አቋም ከመከተላችሁ በስተፊት ለምን ሰማይን አታዩም? ለምን ምድርን በአንኩሮ አትመለከቱም ይላል። ወአንበትና አብቀለናል እኮ فيها በሷ ውስጥ በምድሪቷ ውስጥ አብቀለናል ምን ኩል ዘውጅን ጥንድ ጥንድ ነገሮችን ሁሉ እንዲበቅሉ አድርገናል። በሂጅ ሲያያቸው የሚያምሩ ማለት ነው ሐሰነል መንዘር ማለት ነው ስታያቸው ደስ የሚሉ ነገሮችን ሁሉ ምድር ገጽ ላይ እንዲበቅሉ አድርገናል ያል አታችኋል። ዛሬ ቀን በሚሆንበት ሰዓት ላይ ምድር ላይ ስትንቀሳቀሱ ለአይኖቻችሁ ከፍተኛ ስሜት የሚሰጡ ተክሎችን አላሁ ጀለ ወዓላ ምድር ገጽ ላይ አብቅያለሁ እያለ ነው። ስለዚህ ይሄን ያደረገላችሁን አምላክ ጥላችሁ ወዴት ነው የምትሄዱት? ይሄው አምላክ እኮ ነው ሙሐመድን ያከው ይሄው አምላክ ነው ቁርአን ያወረደው ይሄው አምላክ ነው ተገዙ እያለ ሊዘውጅን በሂጅ የሚያማምሩ ጽዋቶችን የሚያማምሩ ህይወት ያላቸውን ነገር ምድር ገጽ ላይ የገነባው ያበቀለው እሱ ነው። ለምን ተብሲራታን እንድትመለከቱና ወዚክራ መገሰጫ ይሆን ዘንድ ይላል። ለኩል ዐብድ ሙኒብ ተመላሽ ለሆነ በሙኒብ ማለት ተመላሽ ነው ወደ ጌታው የሚመለስ ለሆነ አካል ሁሉ መገሰጫና መመከሪያ ልብ ብሎ አይቶና አስተውሎ ወደ አምላኩ እንዲመለስ እነዚህ ነገሮችን ሁሉ ምድር ገጽ ላይ አብቅያለሁ ይላል። ስለዚህ ሰው ወደዚህ ምድር ያመጣውን አምላክ አልፈልግም ከማለቱ በፊት እድል ተሰጥቶታል። አላህ ምድርን ተመልከቱ ሰማይን ተመልከቱ ምድር ገጽ ላይ ህይወት ያላቸውን ነገሮች ሁሉ ጥንድ ጥንድ አድርገ የፈጠርኩት እኔው ነኝ እናንተንም የፈጠርኩት እኔው ነኝ ስለዚህ እኔን ጥላችሁ ወዴት ነው የምትሄዱት? ከኔ ውጪ ማን አላችሁ? እኔንስ መካድ ያዋጣል ወይ የሚል ጥያቄ ሁሉ እያቀረበልን ነው። ይሄን ነገር ምድርን ተመልክተን እሱን እንድናገኘው ይፈልጋል። ምድርን በደንብ ተረርተናት የገነባትን የዘረጋትን ያነጠፋትን አምላክ እንድናጎበድድለት ይፈልጋል አላሁ ጀለ ወዓላ። ونزلنا من السماء كسماء كو اوردنا الى الله ما ان وانا اوردنا مباركا يتبارك و اوردنا كفتهኛ የሆነ ጥቅም ያለው የሰው ልጆች ጠጥተውት የሚረኩበት ጠጥተውት ለአካላቸው ጠቃሚ የሆነ ውሃ ከሰማይ አውርደንላቸው አለ የተባረከ ውሃ ይላል። فانبتنا عرب قلنال به بسو بمنو ከሰማይ በወረደው ውሃ ወርደናል አብቅልላቸዋል አለ። ምን ጀናቲን በጣም በርካታ አትክልቶችን አብቅልናል። በምን ሳቢያ? ከሰማይ በወረደው ዝናብ ሰበብ በጣም በርካታ የሆኑ ቡቃያዎችን አብቅልናል ይላል። ወሐበል ሐሲድ እንደዚሁም የሚታጨዱ አዝመራዎችንም ከሰማይ በሚወርደው ዝናብ ሳቢያ እንዲበቅል አድርገናል ይላል። فأخرجنا بهذا الماء البساتين الناضجة ناضرة የሚያማምሩ ለሰው ልጆች ከፍተኛ ጥቅም ያላቸውን በቃይ ነገሮችን አትክልቶችን ከሰማይ በሚወርደው ዝናብ ሳቢያ አብቅለናል። فأنبتنا جنات وحب الحصيد وحب الزرع المحصود كالحنطة والشعير وسائر الحبوب التي تحصد የሚታጨዱ እንደ ስንዴ እንደ ጤፍ እንደ ገብስና መሰል ነገሮችን አካቶ ያዘ በቃይ ነገሮችን ሁሉ አብቅለናል ይላል አላሁ ጀለ ወዓላ። والنخل እንደዚሁም የቴምር ግንድንም አብቅለናል አላህ። واخرجنا شجره النخل طوالا مستويات በጣም ረጃጅም የሆኑ ተስተካክለው የሚበቅሉ ለሰው ልጆች የሚጣፍጡ ቴምሮችን ያዘሉ የቴምር ግንዶችንም ምድር ገጽ ላይ አብቅለናል። ይሄን ሁሉ ያደረግነው እኛ ነንና እኛን ከማምለክ እኔን ከመገዛት ቁርአንን እውነት ነው ብሎ ከመቀበል ባትሸፍቱ ጥሩ ነው አዋጣችሁም ይላል። والنخل باسقات ጠዊላት ማለት ነው። የቴምር ግንዶችንም አብቅለናል በውስጣቸው በጣም በርካታ ፍራፍሬዎችን ያዙ ማለት ነው። ባሲቃቲን አይ ጠዋለን مستوى ተስተካክለ በቀሉ ረጃጅም የቴምር ግንዶችን ምድር ገጽ ላይ እንዲበቅሉ አድርገናል። ለሃለ ለሷ ለምንዋ ለዛች ለቴምር ግንድ ጠልዑን ነዲድ ጠልዑን ማለት ቅርንጫፍ እንቀጠል አለበት ይላል። ነዲድ የበሰሉ ለሃ ጠልዑን መንዱድ መንዙሙን بعده فوق بعض ማለት ነው። ወይም ደግሞ ለሃ ጠልዑን አጠልዑ ወተራኩሙ ወከተት ማ فيه من الثمر واول ظهور الثمر يكون كحب الرماء كما ملتصقا بعضه ببعض فهو نضيد. لهاله لسوا لمنيتوا لذيك لبقلتش يتمر جند طلعن فري علاتال من عينت فري نضيد يتنبابره معناته نو عندو عندو لاي تنبابرو يبقلنا يبزا فرافري يبزا فري معناتني او يتمر جند لاي يبقلو يتمر فري ማለት ነው። ነዲድ ማለት ደግሞ የተነባበረና የበዛ የሆነን ፍሬ እተምር ግንድ ላይ አብቅለናል አለ። ለምን ያ ረብ ስትሉት ርዝቀን ለልዕባድ ለባሮች ሲሳይ እንዲሆን እንዲመገቡት እንዲበሉት ብዬ ነው ይሄን ሁሉ ያበቀልኩት። ይሄን ሁሉ ያደረገን አምላክ ትታችሁ ወዴት ነው የምትሄዱት? ወዴት ነው የምትሄዱት? ቁርአንና ወርዶ ሲመክራችሁ እናንተም ፈጥሩ ምድር ገጽ ላይ እስካሁን የተጠቀሱ አዝመራ የሚታጨዱትንም አትክልቶችንም ነኽልንም ቴምርን ሁሉ አብቅለን እንከባከባችሁን አምላክ ተታችሁ ወዴት ነው የምትሄዱት ይላል አላህ። ወአህየይናሃ ኖ ወአህየይና ቢሂ በዚ በውሃ ሰበብ እኮ አላህ ይወዘራንበት ይላል። ምኑን በልደተን መይታ የሞተች የደረቀች ማብቀልን ያልቻለችን መሬት አገር ዝናብን አውርደን ህይወት እንድትዘራና እንድትታበቀል እንድትንቀሳቀስ እኮ አድርገናል። ይሄን ሁሉ ያደረኩት እኔ ነኝና እኔን እንድትገዙኝ ፈልጋለሁ። መልአክተኛዬንም እንድታከብሩ ፈልጋለሁ። ቁርአኔንም እንደ ህይወት መመሪያ እንድትይዙልኝ እሻለሁ ይላል። كذلك الخروج ሞቶ መቀስቀስም ለኔ እንደዚሁ ቀላል ነው። ዋን አውርጄ ዋን ከሰማይ እንዲወርድ አድርጌ ምድር እንድት የሞተው ምድር ህይወት እንዲዘራ የሞተው ምድር ማብቀል እንዲችል የቴምር ግንድ ዘይቱን የተለያዩ አትክልቶች የተለያዩ የሚታጨዱ የአዝመራ አይነቶችን ምድር ገጽ ላይ እንዲበቅሉ አድርጌያለሁ። ልክ እንደዚሁ እናንተንም ካስወገድኳችሁ ከገደልኳችሁ በኋላ ዳግም ህይወት ዘርቼ እንደማመጣችሁ አትጠራጠሩ ነው የሚለው። ስለዚህ እህቶች ወንድሞች የሰው ልጅ ወደ ምድር እንደመጣው ሁሉ ምድር ይሰናበታል። ተሰናብቶ ማይቀርም ዳግም የሰው ልጆችን ከቀብሮቻቸው ሁሉ ቀስቅሶ ለፍርድ የሚያቆም ኃያል አምላክ እንዳለ ማመንና መቀበል ግድ ይሆናል እንላለን። ይበዛባችኋል ወይስ ልቀጥል? በጣም ይቋርጣል ይያልፍ ይጥጫናን ኩን ማስተምራችሁ ልቀጥል? ታጠኑታላችሁ? مرحبا جزاكم الله خير بقى بقى ميل بቻ ነው ያለው ጦር በቃ ወደ 11 አንቀጾችን አይተናል። ቃል በቃል ቢገባችሁ ራሱ ትልቅ ሀብት ነው። ይሄ ማብራሪያው ቀስ እያለ በየቦታው እንደጋገመው ነገር ነው። ኦኬ በየቦታው እንደጋገመው ስለሆነ ብዙም እንትን አይደለም። ቃል በቃል ልክ እንደ ደረሳ እንደ ተማሪ ቃል በቃል ቁርአኑን ለማወቅ ጥረት አድርጉ። እንደተለመደው ያው ኔትወርኩን እስኪስተካከል ድረስ እንዳይቋረጥ እንደዚህ የገባን ከኔትወርኩም ጋር እየተጋፋን ደርሱ ይቀጥላል። መሬም ወጥል ያለባቸውን ሰዎች እየጋበሽ ከተሰማኝ አብራችሁ ትንሽ ቀጥላለሁ። የተሳሳተም ነገር ካለ እያረምኩ ቀጥላለሁ።